بسم الله الرحمن الرحيم. هل ينظرون إلا الساعة أن تأتيهم بغتة وهم لا يشعرون؟ الأخلاء بعد لا خوف عليكم اليوم ولا أنتم تحزنون. الذين آمنوا بآياتنا وكانوا مسلمين. ادخلوا الجنة أنتم وأزواجكم تحبرون. يطاف عليهم بصحاف من ذهب وأكواب وفيها ما تشتهي الأنفس وتلذ الأعين وأنتم فيها خالدون. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الكريم. ياو ابن مريم بتملكتا قرآن ياسكمتاتشون أندان نتوش عبران أيتن نبر ودزاري تفسيري سيقبا الله جل وعلا ميلال. هل ينظرون يتبقى اللون دي إلا الساعة قياماً إنجي أن تأتي يوم ممتعتوان بغتتاً ودن السوق قياما دنجت ممتعتوان إنجي ليلان نغيري تبقى اللون دي بقاكو لما من يمين نغراتشون قال لما كبال أملاكاتشو قار لما التواوك حستن حستن ولمالات የኡነት ደጋፊና ቲፎዞ ለመሆን የሚተበቁት ቂያማ ድንገት መጣ ስትከሰት ድንገት እንድትመጣ ብቻ ነው ረዱት ነገር ሊያስረዷቸው ይታገራሉ። አንቀበልም ብለው በአቋማቸው ጸኑ አላህ። ለምን ሲባል በቃ የሚተበቁት ነገር አለ ለማመን እነትን ለመቀበል የእነት ደጋፊ ለመሆን የቂያማን ድንገት መከሰት ነው የሚጠብቁት። አላህ ጀለ ወዓላ ማመን ያልፈለጉት በቂ መረጃ ኖሯቸው ሳይሆን በቃ ያለማመን ባህሪ ስላላቸውና ቂያማ ተከስቶ ያን ጊዜ እንዳዲስ ራሳቸውን መፈተሽ ፈልገው ነው ይላል ይናገራል ማለት ነው። ሀየንዙሩና ሃኡላኢል ሙሽሪኩን አልሙከዚቡን نزي باملاك لا يمي الشركو املاك لا يمي اقارو اكالوج إلا اتيان الساعة ومجيئها فجأة كاما يمي بارو كبار إلت دنجت متو ونتو سيقلت مايت انجي للا يمي تبكوت نقر اللوي بقى كومن نقر اللم سوما من كان لبات قرآن سي نقرو يمي اتراترو من رجعو سي درسوت ونتن تقبلو የኡነት ደጋፊ ነበር መሆኑ ይተበቅበት። እነሱ ግን ቁርአን የዚህን ያህል አስገራሚ ነገሮችን እየነገራቸው የማይቀበሉት የቂያማ መምጣት እየተጠባበቁ ነው በጣም ያሳዝኑ ምስኪን ህዝቦች ናቸው ይላል አላህ። وهم لا يشعرون ቂያማ ደግሞ ሲመጣ እነሱ አለ وهم እነሱ لا يشعرون ሳያውቁ ማለት ነው። وهم غافلون عنها مشتغلون بأمور الدنيا ቂያማ ድንገት ስትመጣ እነሱ በዱንያ ጉዳይ ቢዚ ሆነው ስምጥ ብለው ሳለ ቂያማ ድንገት መጣ ስትከሰት ዋው ቂያማ አለ ስንባል ነበር ይሄው ቆማ አይደል ብለው ያምናሉ። ያን ጊዜ አማራጭ የለማ ثم لترونها عين اليقين نوع جهنمን በአይኑ ያል ቂያማ ቆሞ ተከስቶ ያያልና ያን ጊዜ ወደድም ጠላም ይከበራል። ስለዚህ የዚችን ቀን በድንገት መምጣት ነው ወይ የሚጠብቁት? ለምን እንደው ዛሬ ማያምኑት? ሰዎች አስቸጋሪዎች ናቸው ይያለ አላሁ ጀለ ወዓላ እነተን አለመቀበላቸው በተለያየ መልኩ ለማስረዳት ይሞከረ ነው ሃይቱ ላይ ينفعهم ندم ينفعهم الندم ثم ذكر تعالى احوال القيامه الناس يمنعنوت እነተን የሚቀበሉት ቂያማ ድንገት ተከስተው ቢጸጸቱ እነተን ለመቀበል ቢታገሉ እንኳን የማይጠቀሙበት ሰዓት ላይ አማኝ ሆኖ ለመገኘት የሚታገሉ አስቸጋሪ ህዝቦች ናቸው የሷን ድንገት መከሰት እንጂ እምነትን ለመቀበል ሌላ የሚጠብቁት ነገር የለም ይላል እሷ ስትከሰት ደግሞ ምንም ናጥራጥር ነገር ስለማይኖር ሁሉም አካል ይቀበላል ከዛ በኋላ ማመን አለማመን ሳይሆን ክርክርና ሙግቱ የሚሆነው ሰው አምኖ ምን አደረገ ሳያምንስ ምን ሰራ የሚል ሰዎች ዱንያ ላይ በሰሩት ስራ የሚመነዱበት እለት እንጂ እመኑ ተቀበሉ ተብሎ የሚነገርበት እለት አይደለም ምክንያቱም ሁሉ ነገር ይፋ ነው የሚወጣው ምንም የሚደበቅና ምንም የሚሰተር ነገር የለም ስለዚህ ዛሬም ማለት ነው በርካቶች ምድር ላይ የሚንቀሳቀሱ አካሎች ቁርአን ሲነገር እለቱን ሳይቀበሉ የሚቆዩት በቃ እነሱ ሊያሳምናቸው የሚችለው ድንገት ቂያማ ተከስታ አንቀበል የሚያሉት ነገር በጋድ ሲመጣ ማየት ነው እነሱን አማኝ የሚያደርጋቸው ይሄ ደግሞ በፍጹም አይሆንም ምክንያቱም ሰው አቅል አለው አእምሮ የሚባል ትልቅ ሀብት ተሰጥቶታልና ዛሬ ይሄንን ሀብት ተጠቅሞ ይሄ ሐሰት ነው ይሄ እውነት ነው ብሎ የእውነት ደጋፊ የሐሰት ተቋሚ ሆኖ መገኘት ለአምላኩ ያደረ አካል መሆን ይኖርበታል ማለት ነው ምክንያቱም በጣም ከባዱ ስህተት የሰው ልጅ ወደ ምድር ሲመጣ ጎል የለኝም ያመጣኝ አካል የለኝም ብሎ ካሰበ በቃ ከንሳት በታችንም ይወርደው ምክንያቱም አይታችሁ ከሆነ የሰው ልጅ የሚሰራቸው ያንዳንዱ ነገር ጎል አለው እያንዳንዱ ነገር ይሄን ኮምፒውተር የሰሩ ሰዎች ሀደፍ አላቸው አላማ ግብ አላቸውና ግባቸውን ይኸው እየመቱበት ነው ይፈልጉትን ጎል ያሳካሉ ቁሳቁስ ለዓላማ ተፈጥሮ የሰው ልጅ ዝም ብዬ ነው የመጣሁት ፈጣሪ የለኝም ይሄን ምድር የሚገዛ አካል የለም ብሎ ካሰበ በጣም ከባድ ነው እንስሳ እንኳን ጌቷን ታውቃለች አሳዳሪዋን ታውቃለች ስለዚህ ይሄንን አካል ተቀብሎ ሙእሚን መሆን አማራጭ የሌለው ጉዳይ ነው እህቶች አማራጭ የሌለው ጉዳይ ማለት ነው ስለዚህ አላሁ ጀለ ወዓላ ይሄንን አምላክ ተቀበለው ለዚህ አምላክ ከሚያድሩ መልካም ባሮች ይቀላቅለን አላህ ቀጥሎ ምን ይላል ስለ ቂያማ ቀን ያወራል አልአኺላኡ ወዳጆች ይላል ወይም ደግሞ ጓደኛማሞች ይላል አልአስዲቃኡ ወልአህባቡ የውም አልቂያመቲ ይህች ቂያማ ድንገትና እኮ ስትከሰት እርግጥ ነው እለቷን ማንም አያውቃት መላእክት ያውቁ ጅን ያውቁ ነብይ ያውቁ እኔ ብቻ ነኝ ማውቀው ስለዚህ ይሄ ቂያማ ድንገት ሲከሰት አልአኺላኡ ዱንያ ላይ ሲዋደዱ የነበሩ ጓደኛማሞች የውመ ኢዝን ይላል የዚያን ጊዜ ቂያማ በተከሰተችበት እለት ላይ بعضهم لبعض عدو ከፊሉ ለከፊሉ ጠላት ሆኖ ነው የሚቀርበው አለ ዛሬ አይታችኋል ጭፈራ ቤት በጓደኝነት ተዋደው ተጠራርተው የሄዱ ሰዎች አሉ ወደ ሌብነት ወደ ግፍ ሰው ወደ መግደል ወደ መቃም ወደ መጠጡ ሰዎች ተጠራርተው ነው የሚሄዱት ተዋደው በጓደኝነት ተሳስረው በዚህ መልኩ ነው መጥፎን ነገር ይፈጽሙት አይደል አላሁ ጀለ ወዓላ ጓደኝነትን ተቀለለውና አልአኺላኡ አለ ወዳጆች ወይም ጓደኛማሞች እኮ የውመ ኢዝን بعضهم لبعض عدو የዚያን ጊዜ ከፊሉ ለከፊሉ አደገኛ ጠላት ነው የሚሆነው አላህ እህቶች የእውነት ዛሬ የምንይዛቸው ጓደኞቻችን ወደ ዲን ካልወሰዱን ከአምላክ ጋር እንድንተዋወቅ ካረዱን መጥፎ ነገር እንድንርቅ በጎ እንድንሰራ ካላገዙን ወዳጅነታቸው ቂያማ ቀን ኪሳራ እንጂ ትርፍ የለውም። ዛሬም እኔ እስከሚገባኝ ድረስ አብዛኛው ሰው ከዲን የሚወጣው በጓደኛ ነው። አብዛኛው ሰው ወንጀል የሚሰራው በጓደኛ ነው። ሴት እህቶቻችን የተለያየ መጥፎ ጸያፍ ተግባር ውስጥ የገቡት በሴት ጓደኞቻቸው ሰበብ ነው። ወንድ ወንድሞቻችን ደግሞ ወደ ጫቱ ወደ መጠጡ ወደ ጭፈራው ቤት ወደ ሌብነቱ ወደ ግፍ መስራቱ የሚያዘነብሉት የጓደኛው ትወታና ከጓደኞቻቸው ጋር የሚያደርጉት ሙዓመላ ነው። ማን ተጃለሰ ተዋረሰ ይላል አረብ። አብሮ የተቀመጠ ይወራረሳል ይላል። ስለዚህ ወገኖች ንብሻ ሰለም ይላሉ ከማን ጋር እንደምትወዳጁ ንገሩኝ ስለናንተ ማንነት ነግራችኋለሁ ይላሉ። ስለዚህ ወንድሞች እህቶች ዛሬ የምትጎዳኛቸው የትምህርት ቤት ጓደኞቻችሁ የሥራ ባልደረቦቻችሁ በጉርብትና ያገኛችኋቸው ወዳጆቻችሁ በዘር በኩል ዝምድና ተፈጥሮ ከናንተ ጋር የተቀራረቡ ሰዎች ወላሂ አላህን የሚፈሩስ ካልሆኑ ድረስ አደጋው እጅግ ይከፋ ነው። ዋጋ ትከፍላላችሁ፣ ዋጋ ያስከፍሏችኋል። ስለዚህ አላህ አልአኺላኡ የውመኢዝን ባዕዱሁም ሊባዕድን አዱው ብለው ደግሞ አላቀውም። ወዳጆች ቅያማ ቀን እንደ ጠላት ነው የሚፈላለጉት። አንዱ አንዱን ለመክሰስ ራሱን ከጀሃነም አትርፎ ጓደኛውን ለመዶል ይፈላለጋሉ ልክ እንደ ጠላት አለ። ኢለል ሙተቂን አላህን የሚፈሩ ጥንቁቆች ሲቀሩ ይላል። እነዚህ በአላህ ዲን ላይ የተገናኙ አላህን የሚፈሩማ ዛሬ እኮ ስትዋሺ ኢተቂላህ ቱቢ ኢለላህ አላህን ፍሪ አላህን ፍራ ለምን ትዋሻለህ ቶብት የሚሉ ናቸው። ሀቤቱ ስንገባ አረ ኢተቁላህ አረ ባካችሁ አላህን ፍሩ። ሀሜት ከባድ ወንጀል ነው። የግለሰቦችን ስጋ ከነ ሞቶ ቆርጦ ከመብላት ያክል እኩል ነው ቁርአኑ ያመሳሰለው ተው ብለው የሚከለ ያሉ ከጎናችን የሚቆሙ ናቸው ጥሩ ጓደኞች ሙተቂኖች። አላህ ምን አለ? ጓደኛነት ወዳጅነት ከመልካም ሰዎች ጋር ካልሆነ በስተቀረ ቂያማ ቀን አደጋው የከፋ ነው ይላል። ስለዚህ ዛሬ ከማን ጋር እንደምንወዳጅ ወላሂ መርጠን ፈልገን ነው ወዳጅ መያዝ ያለብን። በአጋጣሚ አብረን አንድ ቦታ ስለሰራን ስለተማር ከማይሆኑ ሰዎች ጋር ጓደኝነት መስርተን ህይወታችን ሁሉ ይበላሻል። ሁሉ ወላሂ ሱመ ወላሂ በዙሪያችሁ የተበላሹ ልጆች ካላችሁ ወንድሞች ካሏችሁ ለመበላሸታቸው በዋናነት ጓደኞቻቸው ትልቅ አስተዋጽኦ አበርክተዋል። ስለዚህ እህት ወንድሞች የምንይዛቸው ጓደኞች አላህን የሚፈሩ እንዲሆኑ ቁርአን አበክሮ ይነግረናል። ቂያማ ቀን እኮ ሁሉም እንኳን ወዳጅ እኮ አይደለም የውመ የፊሩል መርኡ ሚን አኺህ እኮ ነው ያለው። ወንድም ከወንድሙ የሚሸሽበት መራራ ሸሽበት ዕለት ነው። ዛሬ በጓደኝነት የያዝናቸው ሰዎች አዋጮች ካልሆኑ አላህን ካልፈሩ ቂያማ ቀን ቁልጭ ያለ ጠላት ነው የሚሆኑት። እንደምንም ብለው እኛን ለከባድ አደጋ አጋልጠው ወደ ጀነት መግባት የሚመኙ ነው የሚሆኑት። እንኳን እነሱ እናትህም ጭምር። ጥሩ እናት ከሌለህ፣ ጥሩ ልጅ ከሌለሽ፣ ጥሩ ባል ከሌለሽ ቂያማ ቀን አደጋ ነው። የውመ የፊሩ ልመርኡ ሚን አኺህ ወኡሚሂ ከእናቱ ይሸሻል። እናቱ ሰድቧት ክብሯን ነክቶ ከሆነ አንቃ ወደ ጀሃነም እሳት ገብቶ ከፍሏት እሷ ጀነት መግባት ነው የምትፈልገው። ዛሬ እንደፈለገች ትውደድ፣ ቂያማ ቀን ግን ነፍሲ ነፍሲ ነው። ስለዚህ የዛ ቀን ለመትረፍ እናቶቻችሁ ጥሩ እንዲሆኑ መታገል ያስፈልተኛ ሳይሆን ቂያማ ቀን ታዋጣለች አታዋጣም፣ ያዋጣል አያዋጣም በሚል ስሜት ነው ከሰው ጋር መኖር ያለብን። ወላጆችን መያዝ ያለብን ሚስት ስንመረጥ፣ ባል ስንመረጥ፣ ጎረቤት ራሱ እኮ ይመረጣል። አረብ ምን ይላል? እክተሪል ጃር ቀብለ ሽራኢ ዳር ቤት ከመግዛት በፊት ጎረቤት ምረጥ ይላል። ጥሩ ጎረቤት ከሆነ ወላሂ እየመጣ ይዘይርሃል፣ ስለ ዲን ያስታውስሃል፣ በጎ ነገር መስራት ላይ ያበረታታሃል። መጥፎ ጎረቤት እሳ ከሆነ አዛ ነው የምትሆነው፣ አዛ ነው የምትሆነው። ስለዚህ ወንድሞች ከተገኘው ጋር ሁሉ ወዳጅ መሆን አያስፈልግም። ይሄ እንኳን ሃይማኖት እኮ አይደለም እናት አትመክረው፣ እንኳን ሃይማኖት አይደለም አባት አይመክረውም ከመጥፎ ጓደኛ ጋር እንድንቀላቀል። ወላሂ በርካቶች ምርጥ ስብዕናቸውን የጣሉት በመጥፎ ጓደኛ ነው። የሚያሳዝነው ግን እነዚህ ጓደኞች ቂያማ ቀን ጠላት ነው ሆኖ ቁጭ የሚሉት። አልአኺላኡ يومئذ بعدهم لبعد إلا المتقين الله لم يفرطوا مقوش قال هنو بستقرى كما نم تراغ اللي سبقار ودا جنة مفتر كاما كان أدقن يات ألاتنا ميهونو أنتن بزين بزيان بلو لهيوتو مبلاشت لما تفونا قر ما تقبرو كدين لما وطعتو بقونا قر لما راكو كالله لما راكو ودا جهنم يوسدون سرا لما سراتو مكنياتو السنو يا زلين أتلك قو بلو أنتنا قافتو ما بلت انجي ميشاو بفصوم يا جزاهي هونو إلا المتقين الله لم يفروا سوى الشكاو مؤمنوا الشكاو الناس ما دنيا ملاي قرآن من الله جنب الله اقرتها توتي ايه سقاوي فكرة لله كسقاوي فكر بلاي والله من فساي فكر مهكلات اللي قال مؤمن اهتنا مؤمن وندم النزين سيقل ساعة القرآن من الله يأمرون بالمعروف وينهون عن المنكر وأولئك هم المفلحون مؤمن اهت وندم وانا التوم مدفونة قرسي سرا اباك وندم يتك الله الله انفرع اباقونا قرتها الزوال يا الزاتة كمدفونة قرتها كلكلوا اللي كلكلاتها قلت انه سلازي مؤمن ستهونو ودا قراءاتنو سوما تقابجو ودا صلاتنو ودا صدقانو كمدفونة الراكنو سوس انتهونو متى تكربن كاملاك قال يا قاتشان يمتعن بتن قول ان الرسا يقابزن على باك باكش تباب لونو مؤمنو تشو كاما كان يمدقا قفو تميقر ما تشو نقر إلا المتكين على الله رزيقا متكين وسيكروانو كاما كان والله إنا تهت ردهم أباتا يردهم وندم لجوتشا يردهم يمي رده لالله بله يوددكو يفكركو وندمه كاما كان بزا سكتاج متالاي أنتن كجهنم سات لما ترف حسنات كوان بيتيك يا مستقر اهتوج الله جل وعلا فرال اجيك بمطفو بحر يميتاوق جلسا كمسكين كما يطفى سو غير الجنة غان تشوم ساعاتشال ሁለቱ ቅብላቸውን ስተግኑ ወራጅነት የሚገጥሙት ስለዚህ ወገኖች በጓደኝነት የምትይዟቸው ኖርዳቸዋለን ናፍቅራቸዋለን ብላችሁ የምትሏቸው ሰዎች ከአምላካችሁ ጋር ቀረቤታ እንዲኖራቸው ነው ቁርአን የሚፈልገው አልአኺ እኔ ይሄ ርዕስ በጣም ያሳስበኛል بركاتوج يوتاچو تبلاشتوال بركاتوج والله ثم والله عندهت بقربو متا ሁለት አመት ወጣት የሚሰራው መጥፎ ነገር ሁሉ በፍቅር ሰራ አለች ሁሉ ምክንያቱ ግን አለች በጣም ጠንካራ ሴት ነበርኩ ወንድን በጣም ፈራና ጠነቀቅ ነበር ጓደኞቼ ግን ወትሴቶቹ ወትውተው ከተቱኛለች ይሄ ህይወቴ ሁሉ ተመሰቃቀለ ብላ እኔ ጋር መጣ ነበር የሚገርማችሁ ነገር እኔ ጋር ስትመጣ ካለችበት ከባድና መጥፎት ለመውጣት አስባ ነው የመጣችው والله ተብታ እኔ ጋር ቅራት ጀመረች የሚገርማችሁ ነገር ከወጣች በኋላ አሁን እየጎተቱ ወደ ቀድሞ ህይወት ለመለስ የሚታገሉት እነዛው ጓደኞች ናቸው አረዘኝለት አረባክሽ እንዲለው serious ስለዚህ الأخلاء يومئذ بعضهم لبعض عدو إلا المتقين يأونتنا وملاتشو يأونتنا وملاتشو كما تفوق وردن يتشكار يمينو راتشو relationship هيوتاتشون ورجهنم ساتي تلوال هيوتاتشون يبلاشوال ازاكو بتشار اللم استي وداد بيسا ودكة ماوست نو يهب تاملج باو يدهاليج شعاجبت بتاقنيو وردن يونو وطوطو يا امام لج شايفت شيشابي تتاچو اباتو قران نبر ياسكروت غادنيا غن غوتتو اوتتو شيشابيت كتتلاچو متط بيت ماتا ماتا مسلم جوش نيبيگنيو سلازي وراجا درگن من يزاچو سوت يملكام سنمگبار بالبيت مون علباچو زم بلن كاسرو غا ملطف هيوتن لارگا ما غالطنا قياما كن طلات مابزاتن ዛሬ ምኮራሱ والله ስም والله ጓደኞች እስካላችሁ ድረስ እስከምትጠቅሟቸው ድረስ የናንተ ቤስት ጓደኞች በቃ ከእግራችሁ ስራ አይጠፉ ሲቸግራችሁ ግን አጋልጦ ነው የሚሰጧችሁ መጀመሪያ እናንተን ለመተቸት ለመውቀስ ግንባር ቀደሞቹ እነሱ ናቸው ስለዚህ እህቶች እህቶች አላሁ ጀለ ወዓላ መጥፎ ጓደኛ ነብዩ ሰለም መጥፎ ጓደኛ ሊሳሉት እኮ ከናፊ ኺር ኪር ነው ካለ ወናፍ እንደሚነፋ ሰው ነው አሉ ወናፍ አይታቸዋል ወናፍ ነፊ አንድ ጊዜ እሳቱን ሲነፋው አመዱ ይሄ ቃንቄም ነው ጥሽጥሽ የሚለው ነገር ልብስ ላይ አዋራው አመዱ አዛን ነው ያደርገ መጥፎ ጓደኛ ልክ እንደዚህ ነው እማጠጣ ከሆነ ስለመጠጥ በጎን ጠጥቶ ስለሰራው መጥፎ ነገር ሲነግርህ አትናገረውም በወቅቱ ውስጥህ ግን ገብቶ ይተራመሳል ስለዚህ በጎን ሰው ደግሞ ነብዩ ሰለም ልክ እንደ ሽቶ ነፊ ነው ይሳሉ ሽቶ ነጋሬ ማለት ነው ባይቀባህ እንኳን አብራው ስትሆን ሽቶ ሽቶ ነው ሽቶው ባትገዛው ይቀባሃል ባይቀባህ ሲከፈ ሲዘጋ የሽቶ መዓዛ ይዘህ ነው ወደ ቤት የምትሄደው ስለዚህ እኔ ይሄ ርዕስ የሰዎችን ህይወት እኮ አጥፍቷል ለምሳሌ በባህር በኩል አንዱ እንሂድ ብሎ ይወተውታል እሺ ብሎ ትሄዳለህ ባህሩ ሰምጠት ቀራል ለዚህ አደጋ የመጋለጥ ምክንያቱ ጓደኛህን ወጥቶ የሚወስድ ሴተኛ ጋሪ እህት ወንድሞቻችንን ብትጠይቋቸው አብዛኞቹ በጓደኛ ጎትጓሽነት ነው ወደዛ ህይወት ዘው ብሎ የሚገቡት ስለዚህ እህቶቼ ወንድሞቼ በጓደኝነት በወዳጅነት የምትይዟቸውን ሰዎች ምረጧቸው በተቻለ አቅም አምላካቸውን የሚያከብሩ ለአምላካቸው በጎ ምልከታ ያላቸው አምላካቸውን የሚፈሩ ሰዎች ቢሆኑ ይመረጣል ነው የሚለው እስልምና قال ابن كثير ابن كثير ميلان كل خلة وصداقة لغير الله فإنها تنقلب يوم القيامة عداوة إلا ما كان عز وجل فإنه دائم بدوامه كالله دين وجي لالله سبال يلتقرربوا لالله سبال يلتوداجوا وراجنتاتشو لتقما تقم ለተለያዩ መጥፎ ተግባሮች ሲሉ ተገናኝተው ተዋደው የዘለቁ ሰዎች ቂያማ ቀን በደም የሚፈላለጉ ጥላቶች ሆኖ ነው ቁጭ የሚሉት አብደላህ ኢብኑ አባስ ሚላል ሳረት ኩሉ ኹለቲን አዳወተ የውም አልቂያመቲ ኢላል ሙተቂን የቂያማ ቀን የትኛውም ወዳጅነት ዱንያ ላይ የትኛውም ሲፋቀሩ ሲዋደዱ ጓደኛዬ ምናምን ሲባባሉ የነበሩ ሰዎች ሁሉ ቂያማ ቀን ወደ ጥላትነት የሚገለበጡት ይላል አላህን ቢፈሩ ሙተቂኖች ሲቀር تشريفا وتطييبا لقلوبهم ሙተቂኖችማ ቀደም ሲልም ዱንያ ላይ የነበራቸው ወዳጅነት ለአምላክ ሲባል ነበር የተገነባው ያ ወዳጅነት ያ ጓደኝነት ከዛ ባሻገር የአምላክን ህግና ስርዓት በማክበር ላይ ነበር የተገናኙት ይሄን አትስራ ከአላህ ጋር ያጋጫል አትስረቅ ሙስና ይቅርብ ጉቦ ይቅርብ ታው አላህን ፍራ የሚል ወዳጅ የሚል ጓደኛ ባውኑ ሰዓት ተጣላላችሁ መስለኝ አረ አሁን ሲጋራ ሚያጨሰውን አታጭስ ሲለው ድጋሚ ያን ሰው ለማግኘት ክብድ ነው የሚለን ጥሩ ጓደኛ አይወድልንም ሌባው ለምነት ይቅርብ የሚለውን ጓደኛ አይወድም ባይሆን የአሰራረቅ ስታይል የሚናገር አንተን እንዲያርክ እንዲገብቼ እንዲወጥቼ እንዲያደርኩ የሚለው ወዳጅ ነው ጓደኛ ነው ወዳጅ አድርጎ የሚይዘው ስለዚህ ይሄ ደግሞ ክፋት ነው ቂያማ ቀን ወይ ጀሃነም ለትበላን ነው እኮ ወገኖች አላህ ቀጥሎ ይላል ያ ኢባዲ ባሮቼ ሆይ ያለ يا عبادي لا خوف عليكم باروتشي هوي بنانت لا منم عينت فرحاتكو يلم اليوم زاري كان يلاحجون ولا انتم تهزنون ان انتم زاري يمتازنوا ببات يمتتكزوا ببات وقت عدل الملاحجون يا عبادي المؤمنين الذين تحق تحققتهم في العبودية لرب العالمين، تحققتم في العبودية لرب العالمين. إن أنت باروتشي إبادان أملكون لالله جل وعلا يرقاقتاتشو مؤمن باروتشي هوي لالله. لا خوف عليكم، لا خوف عليكم في هذا اليوم العسير بذي أستجاري وسبسبون كلاي فرهات سقات من من لباتشهم من الجوال. ولا أنتم تحزنون على ما فاتكم من الدنيا، دنيا وتسالاتشو باملت أتشو نقر هازن تكاده يبال نقر بفت سمينك أكاتشهم من الجوال. الله جل وعلا يسم باروش كلا إنهان كثقر نايا إزوكال متكين وچو الله نفروت مؤمنوش ناتشو مؤمنوش دمو كياما كان سوسي جنك سيربة تبت جهنم في اللفي ستا قوارا جنتم يا الله باروش لما استناقر في اللفي ست متا الله ببتشن النت سيعمل كوين ببرو الله سيفوين ببرو سووش كياما كان الله مياتشوال لا خوف عليكم اليوم ولا أنتم تحزنون. زاري كان إن أنت لا يفرحات الناس ذات وفتسم يلم بفتسم يلم ما بشروا بلو الله جل وعلا يتسفى قالي ستأتشو على مالتنو. النزي فرحات سقات يلي اللباتشو يا الله باروش إنما ناتشو الذين آمنوا إلى النزي آمنوا تناتشو بآياتنا أنقصوا تشاتشنين أمنوا يتكبلوا وكانوا مسلمين مسلم بمهون مسلم مالت لأملاكات شو تزاج بمهون أملاكات شو فري بمهون لأملاكات شو تزاج يقدروا بمهون يسون أنكس يسون تأمرات تكبروا أمنتها ترس تقبوا سووش كاما كان فرحات يلم كاما كان هزن يلم مكنياتهم تقيين ببروا مكنياتهم يا أملاك انت أزاز كيتين يوم فترة تأزاز الناس قدموا تأزاز مش نبرو بزي سابي الله جل وعلا كياما كان فرهاتنا هزن تكازي نتس عوتتو نتهلاك جنة ياتات شوال مالتنو كزامي ياتات شوال ادخلوا الجنة التازنون بيالوكو فرهات يلا سقات يلا چنكات يلا أبشروا ياتات شوال كزاز بستمج الرشا ادخلوا الجنة أرى جنة ينقبوات ياتات شوال جنتين قبوات أنتم وأزواجكم إن أنتم هنا أتشو بالبيتو أتشو جنتين قبوات يتنجا جنة واندموج بيتوج جنة الخلد قامي هنا أتشو مرجتي للبات بشتاي للبات سقرانا شنت ما يشن نبات سووش كر للاتشو يميش النقر هنو يللبات يأيوت نقر يميسموت نقر أصد الساعة وله نبت أقر قبو إلى الجوال جنة هتوشي وندموشي الله نمنا يبت آلمنا جنة وجود يا أملاك أتشن الدمس يمن سما بيت إلتنا يمن سما بيت أقرنا جنة مالت يا الله فيها ما تشتهي الأنفس نفس متفلقة وسقها هلو يالبت ودنا ما راكي آلمنا إن الله مؤمن وشون متقن وش من الأشوال ادخلوا الجنة أنتم وأزواجكم إن أنتم هنا وشون بالبيت وشاتشو جنتين قبون جي الأشوال تحبرون تنعمون فيها وتسرون تدسات وش هنا وشو إن رزيوم ينسى يمت التكاكمو هنا وشو كبالي بيتو تشاتشو قاتي عيزاتشو ودى جنتي قبو عبشرو بلو الله جل وعلا بارو تشنونا السوني فرونا يا كبري نبرو سووشين بزيه ملكو يقعب بزاتشو عالو وندموش انيا كيتن يوشن هنيو الله ودى جهنم ساحة طلاتشو عالو اكتاتشو عالو كالاتشو سووش ويس ادخلوا الجنة انتم وازواجكم تحبرون ان انتم وناتشو يوت اقارو تشاتشو ينين سقان دلب باتش يمتاقنو ستهونو جنتي وستقبو يمتدستو ستهونو جنتي وستقبو كالاتشو مرت مرت باروشو ترتان مدبالن واسدنمو لجهنم كتاتشوت انجدي هولاتشو بنفسو كف ራሳችሁ የትውስጥ ልትገቡ እንደምትችሉ ራሳችሁ ፈትሹ ላለው ይጣፉ ይላል። እነዚህ ሙእሚኖች እነዚህ ሙተቂኖች ጀነት ዓለም ውስጥ ግቡ ብዬ ከጋበዝኳቸው በኋላ ይጣፉ عليهم በነሱ ላይ ይዞራል። ይጣፉ ማለት ይዞራል عليهم በነሱ ላይ ይዞራል። بشحافين ሳፋዎች ይዞራሉ من ذهب واكواب ከወርቅ የሆኑ ሳፋዎች واكواب ኩባያዎች በትሪ ትሪ ነገርን በለው ሳፋው ከወርቅ የተሰራ ትሪ ነው። እዛ ላይ ከወርቅ የተሰሩ ኩባያዎች ይቀመጣሉ። ከአልማዝ ከወርቅ ከብር የተሰሩ ማንቆርቆሪያዎች መጠጫዎች ሳፋዎች እንደየደረጃዎቻችን የጀነት አገልጋዮች ኻዲሞች ይዘው ይዞራሉ ይዘው ይዞራሉ። ወጣፉ አለይን ቢአንየት ምን ፍበቲን ወአክዋቢን ካንት ቀዋሪ ይላል። ያያችሁ ከብርና ከወርቅ የሆኑ እቃዎችን የጀነት ኻዲሞች ይዘው ይዞራሉ። ለምን? የጀነት ሰዎች መጠጥ ከፈለጉ ለመቅዳት ምግብ ከፈለጉ ለማቅረብ እነሱ ደስ የሚላቸው ነገር ሁሉ ለማሟላት ኻዲሞቹ በሳፋ በኩባያ በማንቆርቆሪያ ሙእሚኖች የሚፈልጓቸውን የመጠጥ አይነቶች ይዘው እንዲዞሩ ይደረጋል ማለት ነው። ዋክዋቢን እንደዚሁም ኩባያዎችንም ይዘው እንዲዞሩ ይደረጋል። ፊ ወፊሃለ ስለዚህ የጀነት ኻዲሞች ኩባያዎችን ሳፋዎችን ከወርቅ ከብር ከአልማዝ የተሰሩ በጣም ድንቅ ድንቅ የሆኑ መጠቃቀሚያ እቃዎችን ይዘው ይዞራሉ። ለምን? ጀነት ዓለም ውስጥ የገቡ ሙእሚን ሰዎችን ምን ያደርጉ? እንዲጠቀሙበት ለመጋበዝ እንዲጠጡ እንዲበሉ እንዲደሰቱ ከጎናቸው መቆማቸው ለማሳወቅ ይዘው ይዞራሉ። وفيها على الله قطلو በሷው ውስጥ እኮ አለ ما تشتهيه الانفس ነፍስ የምትፈልገው ነገር ሁሉ አለ። ዛሬ ኮቶቼ والله ያላችሁበት የሰው አገር ምንም ሳንቲም ብትይዙ የጎደላችሁ ነገር አለ። የተወለዳችሁበት አገር አይደለም ኢትዮጵያን ዘላችሁ ሄዳችኋልና ጎሏችኋል። ቤተሰብ ጎሏችኋል። እትብታችሁ የተቀበረችበት ምድር ጎሏችኋለች። ብር ኖራችሁ ጤና ጎሏችኋል። ደስታ ጎሏችኋል። ሰላም ጎሏችኋል። አንዳንዱ ሰላም ደስታ ያገኝና ብር አይኖረው። ብቻ ዱንያ ሙሉ አይደለችም። ዓለም ዘጠኝነት መቼም ቢሆናት ወላ ይባላል አይደለም ካበባል እንኳን። ስለዚህ ዱንያ በምንም መልኩ ሞልታ አታውቅም። እንዴ አስቡት ሰው 20 አመት ከልጅነቱ ጀምሮ ተምሮ ዶክተር ይሆናል። በቃ ሞላለት ቁጭ አለ አረፈ እሰይ ይባል ሲልም ድጋሚ ቢሮ ገብቶ ከበሽተኛ ጋር ሲታገል ታያታላችሁ። ዱንያት ሞላ ተምር ያለው 40 አመት ሀብታካ ብቻ ብሎ የተቀመጠ ሰው አናቅ። ዱንያት ሞላ። ስለዚህ ሁሉ ነገር የተሟላው ምን ፈልገው ነገር ሁሉ የሚገኘው በጀነት ዓለም ውስጥ ነው። ዱንያ ላይ والله ዛሬ አዲስ አበባ ውስጥ እኔ ኢኮኖሚካሊ በጣም ሀብታም የሆኑ ሰዎች ቤታቸው ስለገባው ቁጥሩ ሁሉ ቆስላል። ብሩ ፋይዳ ሁሉ አጥቶብኛል። ሰላም የላቸው ደስታ ፍለጋ እንደው ዲን ከሌላቸው ደስታውን በየቡና ቤት ነው ዞሮ የሚፈልጉት በየሽሻ ቤት በየጫት ቤት ነው የሚፈልጉት። ዱንያ ጎዶሎለች። وفيها ما تشتهيه الانفس يتبالو جنت عالم مست ነው ابو الله كتبታቸው እዚ ቁጭ ብላችሁ በኮምፒውተር ጀርባ የአላህን ቃል ለመማር ለማዳመጥ ጊዜ እንደሰጣችሁት ሁሉ አላህ የምትፈልጉት ነገር ሁሉ የተሟላበት ጀነት ዓለም ውስጥ ይከታችሁ አያሳጣችሁ። ከዛች መራራ ከሆነችው ከጀሃነም እሳት አላህ ይጠብቃችሁ። ወተለዱ الاعين على الله ቀጥሎ ምን አለ? አይኖችም እኮ ይረካሉ አለ። ማ تشتهيه الانفس وتلذ الاعين አይን የሚረካበት ነፍሶች የሚፈልጉት ነገር ሁሉ ያለው እጅነት ዓለም ውስጥ ነው። ዛሬ ዱንያ ላይ እኮ በአይናችሁ ስንት የሚያስቀይም ነገር ታያላችሁ። በአይናችሁ የፈረሰ ቤት ታያላችሁ። በአይናችሁ የሞተ ሰው ታያላችሁ። በአይናችሁ ሲሰርቅ ታያላችሁ። በአይናችሁ ቆንጆ ነገር ታያላችሁ። ትርምስምስ ያለ ዱንያ ላይ ስትወጡ ሰው ሁሉ እንደወዳጅ ትፈልጋላችሁ። ሁሉም ሰው ዘግቷችሁ ያልፋል። መች ነፍሳችሁ ይፈልገው ነገር አገኛችሁ? ገና አኩ ነው ይሄ ዱንያ። አላህ ገለጸው በቃ ጫውታ ውስጥ ነው ያላችሁት፣ ፌዝ ውስጥ ነው ያላችሁት። እጅግ ጠቃሚው እጅግ ምርጥ ነገር ቢኖር የጀነት ዓለም ነውና ለዛ ስሩ እኮ ያለው ፈለተ ሳቢቅን ሙተሳቢቁን። ስለዚህ ወገኖች አላህ በግልጽ ቋንቋ ምን አለ وفيها ما تشتهيه الانفس وتلذ الاعين وانتم فيها خالدون በጣም አደገኛው ደግሞ ይሄን ምርት ጸጋ ከሰጠን በኋላ መች እንወጣለን መች እንሞታለን መች እንባራለን ብያሻጋላችሁ አይደል وانتم فيها خالدون ግቡንጂ ጀነቴን ዘውታሪዎች ናችሁ وانتم ማለት እናንተም فيها በጀነት ዓለም ውስጥ خالدون ዘውታሪዎች ናችሁ ውጧት ትባሉ ሞት የለ እርጅና የለ በሽታ የለ አረ ወንድሞች لا تسمعون فيها لغوا ولا كذابا قول ጀነት ዓለም ውስጥ ተራ ነገር እንኳን አሰሙ ተራ አሁንኔ ቁርአን ያስተማርኳችሁ ከየማከል የሾለከ ይወረዱ ቃላቶችን እየሰማችሁ ነው አንዳንዶቻችሁ ከወረዱት ቃላቶቼ ሽምቅቅ ቅር ይላችኋል ቁርአን እየተማራችሁ ነው ጀነት ዓለም ውስጥ ግን ለሰከንድ ቅርም ያሰኛችሁ ቃላት ሰሙ አቡ አላህ ጀነት ያድርጋችሁ እንደው ዲኑን ልባችሁ ውስጥ ይክተት የፉከራ ስሜት ሳይሆን ልባችሁ ውስጥ አላህ ዲኑን ይክተተው የለም እናንተም ልቦና ውስጥ ማለት ወአንቱም فيها خالدون እናንተም በዛች አስገራሚ በሆነች የጀነት ዓለም ውስጥ ዘውታሪዎች ናችሁ አብሽሩ ጧት ትባሉ ማለት እህቶች ወንድሞች ይሄ ዓለም ያምልጣ አዎ ካላችሁ ሰላት ላይ ግዴለሽ ነው አዎ ካላችሁ ቁርአን አትቅሩ አዎ ካላችሁ ለዲናችሁ ትኩረት አትስጡ ስለዚህ በመርጫችሁ ወደ ገሃነም ሰዓት ትወርዳላችሁ አላህ ከሰው ከጅንም ለጀሃነም ያዘጋጃቸው ሰዎች አሉ ጀሃነም ይሞላታል ከሰው ከጅንም ለጀነት ያዘጋጃቸው አካሎች አሉ ጀነት ይሞላታል መርጣችሁ በገዛጃችሁ ጠጅ ቤት ከሄዳችሁ እጣፋንታው ወደ ጀሃነም ሰዓት መውረድ ነው ወደ ቁማር ዓለም መርጣችሁ ከሄዳችሁ የሰው ገንዘብ ከበላችሁ ከዘረፋችሁ ካምታታችሁ ኳሻችሁ ከቀጠፋችሁ በገዛጃችሁ በመርጫችሁ ወደ ጀሃነም ሰዓት መሄድ ይሻላል ይያያችሁ ነው አላህ በፍጹም ወደ ጀሃነም ሰዓት ግቡ አይልም አላህ እንድንከፍረው እንድናምጸው አይወድም መጨረሻው እኛ እንደሚጎዳ ስለሚያውቅም ጭምር በመርጫችን ግን ጀነትን ትተን ወደ ጀሃነም ሰዓት የመውረድ ሙሉ መብት አለን መብቱ ግን ከከባድ ሪስክ ጋር ነው እድሜ ልክ ከሚያጸጸት ከባድ ሪስክ ጋር ስለዚህ የጀነት ያመልጣችሁ ለዚህ ጀነት ደግሞ መስራት ግድ ነው ኢብራሂም አላ እነ ሲላተ ላሂ ሂ አልጋሊያ ነው ያላህ ቃ ውድ ነች ርካሽ አይደለችም ቀን ሙሉ ለዳቦ ስትሮት ቆይተ ጀነትን ለማግኘት አንድ ሰዓት ጊዜ ካልሰጠ لا يوجد بهذا الطريق الجنة بزي منغر جنة فتصم هاي الجنة جنة قزي فلقال جنة تكرات فلقال جنة مسرات فلقال ادخلوا الجنة بما كنتم تعملون كل من القرآن بس الراتشو السرع مكنيات جنة ينقبوه سيلازي وقلوش يهنن وفيها أبوني أورو اللوكو من اللهين جنة الله باي كلك لك وفيها ما تشتهيه الأنفس وتلذ الأعين وأنتم فيها خالدون يا رب قطلهم أمتهم وتلك الجنة الله يهج جنتك التي ياتينك ورثتموها የወራሳችሁት ጀነት ነች ቢማ ኩንቱም ተዓመሉ ተሰሩት በነበረው ነገር ምክንያት የወራሳችሁት ጀነት ነች ዝም ብሎ ተቀምጦ አላህ ገፉር ረሂም ነው ተብሎ ቀልዶ አፊዞ በፍጹም አይደለም ይعملوا فسير الله عملكم كله سروا سراچون الله يا ان الله لا ينظر الى قلوبكم لا ينظر الى اجسامكم ولا الى اسواركم ولكن ينظر الى قلوبكم واعمالكم الله سراچون نم يا الله سراچون نم يا شباب سراچو من بطابه يعملوا لم يسر به نسو يلال سراچو دوارا كاسقراچو يا نبي لجي انكم بتقولوا ولا فيت تقربوا يا صالح لجي انكم يا ولي لجي انكم بتقولوا ولا جنات تقربوا سراچو له الله ورثتموها له جنتين يورثاچوت بما كنتم تعملون بمتسروت بقو تقبرني سلزي كلب لجنة لمسرازق جناتشو عندما نهتوت قل جنة تفلق اللاتشو وقنوش عرتو عرتو كلب بنو يوم الجنة تفلق اللاتشو ደግነው ደግነው ይሄው ብር ፈልጋችሁ ብር ስትፈልጉ በጣም አለ እኔ ጀነት የሚፈልግ ሰው እንደዚህ አይደለም ብዬ ነው ማስበው ሐቂቃ ጀነት የሚፈልግ ሰው የኡነት ጀነት ያስፈልገኛል ያለ ሰው ሰላተ ሌሊ አይተኛ ከጀሃነም ሰዓት መትረፍ የፈልገ ሰው በፍጹም እንደኛ አይቀልድም ዛሬ 40 አመት 50 አመት ሆኗል ቁርአን ግን አናቀም ምን ማለት ነው ጀነትን ከሚፈልግ ሰው የሚጠበቅ ስነ ምግባር ነው ቁርአን ሲነገር ለቁርአን ስሜት አይሰጠንም አረ ከባድ ነው ቃላችሁ ግን ድጋሚ እንደው አዎ የሚለው ቃል ወደ ውስጥ ዝም ብላችሁ ካንገት ብላ ከመተነፍሱ ወደ ውስጥ አስተያስቡ እውነት አና اريد الجنه እውነት እኔ ጀነትን ፈልጋለሁ እውነት ነው ይሄ ሰውዬ አንሳው ጥያቄ እኔን ይመለከታል ምን ማለት ነው ቆምላችሁ ጀነትን ከፈለጋችሁ ግን አላህ በዛሬው አንቀጽ ወቲልከ الجنه التي ورثتموها بما كنتم تعملون በቃ በሰራችሁ ስራ ነው ጀነትን ይወርሳችሁታል ሰሃቦቹ እኮ ሰለሙ ጀነት ያስፈልገናል አሉ ሰሩ دنيا على الله رضي الله عنهم يسروت انسراك وددكوت ورضوا عنه كما قال لذي سراچو بمكفلاچو ورتا يدستالوار لي جنتن كفلغاچوات يئونت لفلات يئونت لفلات يئونت لفلات قلدن تبو قال فلغاچوات دمو تشويز نو مرچا نو سووچ ቁርአን የገለጸው ጀነት አንፈልግም ዱንያ ላይ መጨፈሩ አማረን አሉ ጨፈሩ ዋጋውን ያገኙታል እናንተ ደግሞ ጀነትን ፈልጋለን ካላችሁ ለምትፈልጉት ነገር ትጉ ያለበለዚያ ግን ምኞት ብቻ ይሆናል ምኞት ደግሞ እንደማይጠቅም ረሱል ምን አልመሰላችሁ አልከይሱ አሉ ጮሊ ብልጥ ብሎ ማለት መንዳነ ነፍሰሁ ወአሚለ ሊማ ባዕደ الموت አሉ ነፍሱን ያዳንና ከሞት በኋላ ያለው አገር የሰራ ነው አሉ። ሰርታችኋል ጀነትን እንፈልጋለን ስትሉ ምን ሰራችሁ? ከሰላት ውጪ ምንድነው አብታችሁ? መጽሐፍ አታነቡ፣ ቁርአን አታነቡ፣ ሌሊት የለ፣ እስትግፋር የለ፣ ጾም የለ፣ ዚያራ የለ፣ ዳዕዋ የለ፣ መማር የለ። በአጋጣሚ ነው ቁርአን ተፍሲር የምታዳምጡት አይደለም? ከዛ የዘለለ ነገር አለ? ተሳሳትኩ? ስለዚህ ጀነትን የፈለገ ሰው አላህ ዘንድ ያለው ወራታ የፈለገ ሰው እንደኛ ቀልዶ በፍጹም እንደኛ አፊዞ በፍጹም ይሄ ሰው ያበዛው ብትሉ ይመብታችሁን በፍጹም ቀጥሎ ግን ረሱል ሐዲሱ ላይ ምን አለ መሰላችሁ አልከይሱ መንዳነ ነፍሰሁ ወአሚለ ሊማ ባዕደ الموت አሉና ወለዓጅዙ አሉ እኛ እዚህ ውስጥ ነው የምንገኘው ደካማው ይተራው ሰው አሉ ማን አትባዕ ነፍሰሁ ስሜቱን ይከተላል ቁርአኑን ዝጋው ዝግት ሙዚቃውን ከፈተው ክፍት እ ፊልሙን ምናምን አተራም ሰው ትርምስ ቃም እሺ ጠጣ እሺ እገሊትን እናሳም እሺ ዘሙት እሺ ጠጣ እሺ ከዛስ ወተመና አለላሂ አልአማሊ አላህ ላይ ጥሩ ነገር ይመኛል አላህ ገፉር ረሂም ነው والله يقولاش مطفو تكبار لا قچلو استكبار ما يدرغو سوتش قال مطفو تكبار لا وطا نو سلازي هيت وندموچ انيا عاجز بلا رسول كغلصواچو سوتش مكاكل دكاما لفسفس بمنيوت بتش راسون يجدله معنات حقيقه بن چوليه كوناچو جنت كاسفلغاچو وريتتاچو مسرات بتش اني لمچمر ميقرت انا هي እኔ ራሳችሁን እኔ ወላሂ አፍራለሁ። ይሄ ሰው እያበዛው አትበሉኝ እንጂ እስካሁን ጀነትን በትክክል እንደምፈልግ ራሴን ጠይቄዋለሁ፣ መልስ አላገኘሁም። እኔ ነገርኳችሁ እንደ አቋም ያዝኩት ሰውን ብሸውር ችግር የለብኝም። ኦኬ፣ ራሴን ግን ማታለል በፍጹም አልፈልግም፣ በፍጹም ታውቃላችሁ። እኔ ከገሃነም እሳት መትረፍ ፈልጋለሁ፣ አነ ሙእሚን፣ አነ ፉላን፣ አነ እንደዚህ ብዬ በፍጹም አልፎክርም። መፎከር ብቻ አይደለምስ ዝም ብዬ ራሱ ኢንሻአላህ ጀነት እገባለሁ ብዬ ስል እደነግጣለሁ። ጀነት እፈልጋለሁ ስል እደነግጣለሁ። ምክንያቱም እኔ ቁርአን ያው ያያችሁ እያስተማርኩ ነው። ትንሽ ራፉን አውቀዋለሁ፣ ዋና ዋና ፖይንት ማለት ነው። አውቄው ጀነትን የሚፈልግ ሰው ምን መስራት እንዳለበት ቁርአን ግልጽ አድርጎ ነግሮኛል። በቃ የእኔ ጥያቄ ያን ነገር መሐመድ ትሰራዋለህ ወይ ነው። ካልሰራው ጀነትን እፈልጋለሁ ብትለው ፌክ ነው፣ ራስህንም እያታለልክ ነው። አይደብርም? ወደ ጀሃነም እሳት እውነት ተናግረህ ብትሄድ ይሻላል ነው የሚለው ውስጤ። ስለዚህ እህት ወንድሞቼ፣ አዎ ጥርጥራለሁ፣ ጥያቄ አለው ወይ? የቤት ጥያቄ የጥያቄ ማለት ነው እንጂ ያለው ወቲልከል ጀነቱ አለቲ ኡሪትቱሙሃ ቢማ ኩንቱም ተዕመሉን። ሩቅ አትሂዱ። ዛሬ ዋሽታችኋል ወይ ሰው አምታችኋል፣ በምቀኝነት ተቃጥላችኋል። ዛሬ ኩራት ኩራት ብሏችኋል አይደለም? ዛሬ ሰላት አሳልፋችኋል። ዛሬ ኸይር ስራ ያስመዘገባችሁት ነገር ፋይላችሁን አገላብጡ። ይህ ዜሮ እኮ ነው፣ የለም እኮ። ጀነት የሚፈልግ ሰው እንደዚህ አቤት! እኔ ራሳችሁን ፎግሩ፣ እኔን አትፎግሩኝ። ገንጠል አይ ለየት ያለ ሀሳብ ካላችሁ ወላሂ ማሊክ ማይክ ይለቃለሁ። ይህ አነጋገርህ ግን ምናምን ምናምን በሉኝ፣ እንደፈለጋችሁ ብቻ። እውነቱ የምትናገሩት ያለ ስራ ጀነት የለም። የአላህ ረህመት ከስራ በኋላ ነው። ቁጭ ብሎ አላግጦ እንኳን አላህ እኔ ሁሌ ማለት ነው። እናት ማለት ነው በጣም ለልጇ ታዝናለች አይደል? ለማይታዘዛት ሰው ግን በሚታዘዟትና በማይታዘዟት ልጆች መካከል ያለው ፈርቅ ግን የትየለሌ ነው። ስለዚህ አላህ ለሚታዘዙ ሰዎች፣ እሺ ለሚሉ ሰዎች ረህመቱን ይሸፍንና ወደ ጀነት ይከታቸዋል። ኢነላሀ ገፉሩ ረሂም ሸዲዱ ልዕቃብ አይረሳ። አላህ ጀነት አለው? አዎ። ጀሀነምም አፏን ከፍታ እነ ረበከ ለቢል ሚርሳድ እየጠበቀቻቸው ነው። አላህም ይጠብቃችኋል። ዱንያ ላይ ያንዳንዱ ስራችሁን ኢንተርኔት ከፍታችሁ ወላሂ ሩሙስ ከመግባታችሁ በፊት የምትገቡባቸው የኢንተርኔት የኢንፎርሜሽን መረቦች ወንጀል ሰርተን ነው የምንወጣው። ስንዘጋውም በሉ በሉ የሚል ነገር አለ ውስጣችን። ስለዚህ ጀነትን እንፈልጋለን ስትሉ ቅድሚያ አስቡ፣ ቅድሚያ ከራሳችሁ ጋር ተማከሩ። አታናዱኝ ማለት ነው። መልስ ለመለሳችሁ ሳይሆን መልሱ ሮንግ ስለሆነ ነው። ለኩም ፊሃ አላህ፣ ይህች ጀነት በስራችሁ ረሳችኋት ነቻልና፣ ለኩም ለእናንተ እኮ አለ ፊሃ፣ በዚች የጀነት ዓለም ውስጥ ፋኪሀቱን አለ እሸቶች እኮ አሉ አለ ከፊረቱን፣ ብዙ እሸቶች አሉ። ሚንሃ ተእኩሉን ከእሷም ትመገባላችኋል። እሸት ሲባል እባክህ እዚህም እሸት ሰልችቶኛል ይቅርብ የሚል ሰው አይጠፋም ከመካከላችሁ። እሸት የሚበላ የሚጠጣ እያለ አረ ይቅርብኝ፣ ምንም እዚህ ሁሉ ነገር ስሜት የሚያስደስተው ነገር ሰርቼ ብሄድ አይሻልም? በመብዩ በመጠጣት ምናምን እንደዚህ የሚል ሰው ውስጣችን አለ። ውስጣችን አባቴ እናቴ ጀነት ውስጥ ያለው እሸት በህይወት እያለሽ ስለ እሱ ሰምተሽ አታቂም፣ አይተሽው አታቂም፣ አሽተሽው አታቂም፣ አስበሽው የማታቂው የእሸት አይነት ነው የሚጠብቅሽ። ጣዕሙ ከቀን ወደ ቀን እጅግ እጅግ የሚማርክና የሚጣፍጥ ጣዕም ነው። ሽታው፣ ጣዕሙ፣ ምግቡ ራሱ እኮ ጀነት ዓለም ውስጥ እኔ አሁን ዱንያ ላይ ምግብ መብላት በግሌ ማለት ነው በግሌ ሰልችቶኛል ብላችሁ አታምኙም፣ ግን ይቅር በቃ ምበላው ሲርበኝ ምበላው ሲደክመኝ ሲያስፈልገኝ እንጂ ለቅንጦት ለመዝናናት አልተቀው። ጀነት ዓለም ውስጥ ምግብ ረሃብ የለም። ምግቡ ራሱ ከፍተኛ እርካታ ነው ያለው። ስለዚህ ጀነት ለመውረስ ሽርክ ላይ ተቀምጣችሁ፣ ቢድአ ላይ ተቀምጣችሁ፣ ኒፋቅ ውስጥ ገብታችሁ፣ ብርን ለመያዝ እያሯሯጣችሁ ብርን ሳትጨብጧት አዝራኤል ከኋላ ጎትቶ ወደ ቀብር ይወስዳችኋል። ምንም ሸክ የሌለው ነገር ምንም። ስለዚህ ለብር ያላችሁ ፍቅር ቀንሱ፣ ይቅርታን ቀንስ። ያለበለዚያ ጀነት ምኞት ብቻ። አሁን እኔ ዶክተር መሆን በጣም ነው እሺ ፈልገው። ጠይቁኝ እስቲ መሐመድ ዶክተር መሆን ትፈልጋላችሁ? በትልቁ የስ ነው የምላችሁ። ገባችሁ? ዶክተር መሆን ትፈልጋለህ ብትሉኝ የስ እዴ የስ። ግን ዶክተር ለመሆን ምን ይፈልጋል? ወደ ትምህርት ቤት መግባት፣ መመዝገብ፣ ክፍያ መክፈል። ኦኬ። ዶክተር ለመሆን የተቀመጡ ክራይቴሪያዎችን ሁሉ ማለፍ። የሚገርማችሁ ነገር 7-8 ዓመት ትምህርት ቤት መግባት አለብኝ። ጀነት ፈልጋችሁ ለጀነት 1 ዓመት ሙሉ ሳትሰሩ ጀነት ትገባላችሁ። ግድ የለም ትገባላችሁ። እኔስ አልከለክል፣ እኔ መብት የለኝ። ለኩም ፊሃ ፋኪሀቱን ከሲረቱን ሚንሃ ተእኩሉን ان المجرمين في عذاب جهنم خالدون لا يفتر عنهم وهم فيها مبلسون امكتلو قلنا يوال جنتن متفلقو سوچ محمد اندياله كمتلوت مين معناتو نو يالاشو كمتبسلسلو بقى سرو سرو زموت تاو زاري زموت انديت ركسوال مسلاچو ዝሙት በጣም እርግጠኛ ሆኜ የምነግራችሁ ከትምርቱ በኋላ ነገ ማለት ነው። በእኛ አቆጣጠር ነገ፣ ዛሬ ይሄን ትምርቱ ስራችሁ ነገ በጣም ይቀርባችሁ ልጅ ምናምን ትንሽ ሀረቱ እንቅስቃሴው ለወጥ ቢል ልባችን እንዲህ ነው የሚቆመው። ዝሙት ወደ ጀሃነም እሳት ይወስዳል እየተባለ ማለት ነው። ውሸት ውሸት ውሸት። ፓልቶ ከተዘጋ በኋላ ተደውሎ የት ነሽ እየመጣው ነው አይደል የምትሉት? ውሸት ነው። ስለዚህ ጀነት የሚገባ ሰው ሲሪየስ ነው፣ ቁም ነገረኛ ነው፣ አይቀልድም። እንደ ዶክተሩ ማለት ነው። መሐመድ ዘርዬ ግን ዶክተር መሆን በጣም ይመኛል፣ ግን ትምህርት ቤት አይሄድም። ይሄ ተራ ምኞት አይደለም። ጀነት መግባት ትፈልጋላችሁ፣ ይሄን ውድ ዓለም መዝረብ ትፈልጋላችሁ። ቀልዳችሁ፣ ወላሂ ቀልደኞች ናችሁ፣ ወላሂ አሸዋፊዎች ናችሁ። አበዛው ካላችሁኝ አም ሶሪ። አሸዋፊ ቀላጅ። ጀነት አላህ እኮ ያ ሰላም፣ እኔ ከምናገረው እሱ አላህ ራሱ ከተናገረው እንዴት ጣፋጭ መሰላችሁ። ኢነላህ አሽተራ ሚነል ሙእሚኒን አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና ዩቃትሉነ ፊ ሰቢል እያለ ይቀጥላል። አላህ ከሙእሚኖች ላይ ነፍሳቸውን ገንዘባቸውን ገዛ። ሕይወታቸውን ሲሰጡት ጀነትን ሊሰጣቸው ቃል ገባ። የሰበሰቡትን በሐላል ለዚያውም በሐራም የሰበሰቡት እኮ አይደለም፣ ሳይዋሹ ሳይቀጥፉ የሰበሰቡትን ጥሬ ንጹህ ገንዘብ ለአላህ ዲን ሲያወጡ እሱም ጀነቱን ሊሰጣቸው ሲሉ ትንቅንቅ ነው። ጊዜያችሁን ቁርአን ተማሩበት። ጊዜ የላችሁም? በጣም ጊዜ አይደላችሁ እናንተ ታራ። እኔ ራሱ ማለት ነው እኔ የሆነ ታዩነ መርካቶ የሆነ ስራ ቦታ ማለት ነው በአካል ሄደሽ ውል ካልተፈራረምሽ ስራ ያመልጥሻል። ጀነት ለመግባት እኮ ወይኔ፣ ኧረ አትቀልዱ አላህ አታናዱኝ። እንደሞ እና ለራሳችሁ እውነተኞቹ ነው ለራሳችሁ። ጀነት ምንድን ነው ያለው ኢብራሂም ኢብኑ ኢስሐቅ፣ እነኩም ቁልቱም ተሽታቁነ ኢለል ጀነ ወለም ተዕመሉ ለሃ ይላል። ጀነት እንፈልጋለን ብላችሁ ፎከራችሁ፣ ግን ለጀነት ስራ አልሰራችሁም ማለት። እነኩም ተኻፉነ ናር የጀሃነምን እሳት እንፈራለን አላችሁ፣ ወላኪን አሚልቱ ለሃ ነው ከማ ቃል ለጀሃነም ሰራችሁ ይላል። ዛሬ ፌስቡካችሁ ዛሬ ዋትስአፓችሁ ዛሬ ቫይበራችሁ ከተቃራኒ ጾታ ጋር ትክተጋ ውስጥ ናችሁ። ትክተጋ ውስጥ ጅነት የሚያስብ ሰው እንዴ አይደለም። ጋብቻ ከሆነ ጋብቻ ነው። አህባብ እህቶች ወንድሞች ቀልድ ይቁ። ቀልዶ ጀነት ይገባል የተባለ አንድ አንቀጽ አታገኙ። ወላሂ ኢና ሊላሂ ወኢና ኢለይሂ ራጂዑን። እና ከመለሳችሁ በፊት ቴን ጊዜ ቲንከርቡ ቴን ጊዜ ጀነት ፈልጋለሁ ታዩ። ጀነት ደግሞ ጀነት እኮ ትርፍ ነው አይደል? እንደው ከእሳት ለማምለጥ ፈልጋለሁ ወይ ከጀሃነም እሳት መሽለክ ፈልጋለሁ ወይ? ጀሃነም ማለት የምታዩት ገላል አይደል? አሁን እኔ ገላለኝ፣ እጄ ቀይ ነው ምናምን ነው የሆነ እግራለኝ፣ እጆቼ እንዴት ያምራሉ። ያ ሰላም እነዚህም ወዳቸው የሰውነት አካልን እሳት ውስጥ ከቷለሁ እያለ አላህ በግልጽ ነጋኝ። በግልጽ ምንም በማያሸማ መልኩ ከዛ እኔ ምን እላለሁ? እሺ በቃ አልገ አልሰራም እሺ ምናምን ሁ ከጀሃነም እሳት ለመትረፍ ዋናው ጎል እሱ ነው እንደሆነ ያለበት። ዑመር ምን እንደሚታቀላችሁ ጀሃነም እሳት ዱንያ ላይ ያለ እሳት ፊት ለፊት ሲያመጡለት እጁን ይችራቅ አድርጎ ያሞቃትና ሀል ተስተጥ ያ ዑመር ይሄን እሳት ትችላለህ? የአኸራውን እኮ ተውት። አይ ጀነት አይ ጀነት አይ ጀሃነም። ቁርአን ቅሩ ጀነት ለመግባት ቁርአን ቅሩ፣ ከጀሃነም ለመትረፍ ቁርአን ቅሩ። ደግሞ ማወቅ ፓወር ነው ይባላል አይደል? እውቀት ኃይል ነው፣ እውቀት ጉልበት ነው ይባላል። ትንሽ ትንሽ እስማማለሁ። ዋናው ግን ባወቁት ነገር መስራት መተግበር ነው ከባዱ ጉልበት። ስንቶች ናቸው ቁርአን ቀርተው አላህ ይጠብቀን እንጂ ወደ ጀሃነም እሳት የምንወርደው? አለ ላ ቱልሂህም ትጃረቱን ወላ በይዑን አን ዚክሪላህ። ሰሃቦች ማለት አንበሶች ናቸው፣ ወንዶች ናቸው። ወንድ ያላቸው በጾታ እኮ እንዳይመስላችሁ። ላ ቱልሂህም ትጃረቱን ወላ በይዕ፣ መነገድ፣ መሸጥ፣ መለወጥ ከጀነት ወደ ኋላ አላስቀራቸው። ወላሂ ለስራ ብላችሁ ሰላት ትጨፈልቃላችሁ፣ ምንም ሸክ የለኝም። ጭፍልቅ ሰላት አርካን ልኢስላም ምሰሶውን ለመብላት ብላችሁ ትግንድሱታላችሁ፣ ሂጃብ ታወልቃላችሁ፣ ህገወጥ ነገር ትሰራላችሁ፣ ትዋሻላችሁ፣ የእናንተ ያልሆነውን ስም ትለጥፋላችሁ፣ ባላችሁ ባል ያልሆነውን ባል ነው ትላላችሁ። ለምን? ለመብላት። ወላኪን ቱሪዱን አልጀና ነገር ግን ጀነት በጣም ነው የምትፈልጉት። እና ራሳችሁን ብዙ አታታሉ፣ እውነተኞች ሁኑ። ኩኑ አሳዲቂን ማ አንፉሲኩም፣ መጀመሪያ ከአላህም በፊት ከራሳችሁ ጋር እውነተኞች ሁኑ። ሰው ራሱን እየዋሻ አላህ ለአላህ እውነት ይነግረዋል ተብሎ አይታሰብም። ስለዚህ ለው ተዕሪፉነ ማ አዕሪፉ ለበከይቱም ከሲራ ወደሒክቱም ቀሊላ። ሀዲሱን ትንሽ ገለበጥከው እንጂ መልእክቱ ትክክል ነው። ለው ተዕለሙነ ማ አዕለሙ ለደሒክቱም ቀሊላ ወለበከይቱም ከሲራ። ሀዲሱን ገልብጠዋለሁ፣ ሁሉም እውነትህን ነው። ስለዚህ ያ ሸባብ እናንተ አንድ ነገር ደግሞ ልንገራችሁ፣ በጣም ደግሞ የሚያሳዝነው እኔ አሁን 39 ዓመቴን እየጨረስኩ ነው፣ ወይም 39 ዓመት ውስጥ ነው ያለሁት። እና 39 ዓመቴን ስቀልድ ሳሾፍ፣ አንዴ ወንጀል ባህር ውስጥ ስገባ፣ አንዴ ስወጣ፣ አንዴ ግራ ስጋባ፣ በቃ ድብልቅልቁ የወጣ 39 ዓመት አሳልፍ ያለሁ። አሁን የቀረኝ ስንት ነው? አንድ ሁለት ቀን ሁሉ ሊሆን ይችላል። እንደው በቃ በግምት ሰባ አድርሱልኝ። ውይ እንዴት ሩቅ ነው 30 ዓመት! በአላህ የሆነ በቃ ትንሽ እድሜ ነች የቀረች። በዚህ እድሜ ሲሪየስ ሆኜ ለጀነት ካልሰራው ምንም አልጠራጠርም በህይወት ከቆየው እጣፋንታ ይከባር። ምነግራችሁ ነው ፋክት ነው በቃ እውነት ነው። ኦኬ አላሁ ጀለ ወዓላ ለራሳቸው ታማኝ ለራሳቸው እውነተኞች አድርገን መጀመራ ከዛ ይከብ እኔ አሁን ኢትዮጵያ ውስጥ የሚያሳስር ተግባር ፍጹም አልሰራ። የሚያሳስር ፖሊስ መጥቶ ሊያስረኝ የሚያስችል ተግባር አልፈጸም። ለምን? ቅጣት እፈራለሁ በቃ። አያችሁ ዱንያ ላይ ባለው ቅጣት የቂን ስላልኩ እውነትን በጣም በቃ እርግጠኛ ስለሆንኩኝ ንክች አላደርገው ንክች። ወደ ጀሃነሙ ዓለም ደግሞ ሳስብ ገና ነው አላየሁትም ማንም አልተቀጣም። ስለዚህ ከሊ ወዲ ሲመቸኝ ሰራለሁ አታስጨንቁኝ የሚል አይነት الله الله اللهم اهدنا في من هديت اللهم اهدنا في من هديت كتابه اهدنا الصراط المستقيم እኔም ቀለድኩ ህዝቦችም ቀለዱ አሉ። በዚህ ልጨርሰው እተማርነው ውስጥ የምትጨምሩት የምትቀንሱት የምትጠይቁት ካለ ድሉ ለእናንተ ልስጥ። አላህ ከምር ለጀነት ከሚሰሩ ሰዎች ያደርጋችሁ። ቀልዱን ተው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ምን በሙሳ ጉዳይ ግማሻቸው ኢሳ በኢሳ ጉዳይ ግማሻቸው ኢሳ መልእክተኛ ነው ያላህ ባሪያ ነው አሉ። ግማሾቹ ደግሞ ያላህ ልጅ ነው አሉ። ግማሾቹ ደግሞ እሱ ራሱ አላህ ነው አሉ ብለው ተለያዩ። ምን በእነኝም በመሐከላቸው ፈወይሉን ለልዚነ ለነኛ ወየውላቸው ዘለሙ ድንበር ላለፉት በኢሳ ጉዳይ ላይ ድንበር ላለፉት ወየውላቸው من عذاب يوم كذاق انقطاط عليم قطاته اسامامي كهونهو كان ويهولاچو بلو متان اياتو هل ينظرون انن دنبل يا دنبل يالفو سوت يطبقالون الا الساعه قيامان ان قيامان انتي ليا نغر يطبقال قيامان انتي ليا نغر قد قيامات همطاتوا مفيت عايزجاجوم وي አንተ አትየሁም ቂያማ እንድትመጣቸው ይጠብቃሉን በክተተን ባንዴ ወሁም ላይሽሩን እነሱ ባላሰቡት ሁኔታ ሳይዘጋጁ ዝምብላ ባንዴ እንድትመጣቸው ይጠብቃሉን ወይ ይዘጋጁ ካሁኑ ማለት ነው። ድንገት በክተተን ድንገት ወሁም ላይሽሩን በክተተን ድንገት ወሁም لا يشعرون النسو وهم النسو لا يشعرون سايوقت زنبلو سايزغاجو سايوقت النسو زنبلو سايزغاجو باندي بدنگت متاچو يطبقالو وي نو ادلم كمجمرا بقرانو بمطالاچو ملكت يمرون اسون اسو سايمطاچو بفيت الاخيل لاو ጓደኛሞች ውድ ጓደኛሞች አላህን በማመጽ ውድ ጓደኛ የሆኑ ሰዎች የውመኢዝን የዛቀን ቂያማ የመጣች ቀን بعضهم ከፊላቸው لبعض لكفيل عدو ጠላት ይሆናሉ። በዱንያ ላይ አላህን በማመጽ የተዋደዱ ሰዎች የቂያም ቀን ግን ከፊሉ ለከፊሉ አዱ ይሆናል። ኢለልሙተቂን አላህን በመፍራት አላህ ባዘዘው ስራ በስራ በሱ የተዋደዱ ሰዎች ሲቀሩ እነሱስ ያ ኢባዲ አላህ ያ ኢባዲ ባሪያዎች ብሎ ጠራቸዋል። አላህ በመፍራት የተዋደዱት ማለት ነው። የተጠነቀቁትን አላህን በመፍራት የተዋደዱትን ያ ዒባዲ ባሪያዎቼ ብሎ ይጠራቸዋል። ላ ኸውፉን አለይኩም በእናንተ ላይ ከዚህ ቀን ቅጣት ፍርሃት የለባችሁም፣ ወላ አንቱም እናንተም አደላችሁም፣ ታሕዘኑን በዱንያ ባለፋችሁ ነገር የምትጸጸቱ አደላችሁም ብሎ ይጠራቸዋል ማለት ነው። አለዚነ እነኛ የተዋደዱ ሰዎች አመኑ ያመኑ ናቸው፣ ቢአያቲና በአናቅጦቻችን፣ ወካኑ ሆኑ ሙስሊሚን ታዛዦቹም ሆኑ። እድኹሉ ልጀነተ ጀነትንም ግቡ ይባላሉ፣ አንቱም እናንተም ወአዝዋጁኩም ባለቤቶቻችሁም፣ ትሕበሩን ተጠቃቃሚና ተደሳች ትሆናላችሁ የሆናችሁ ጀነትን ግቡ። ዩጣፉ አለይህም በእነሱ ላይ ይዞራል፣ ቢሲሓፍን በሳፋ ወይም በምግብ፣ ሚን ዘሀብን እቃው ከወርቅ የሆነ፣ ወአክዋብን ከኸምር ከኸምር ኩባያ ማለት ነው፣ ከመጠጥ ኩባያ። ወፊሃ አክዋብ ያው ኩባያ ጀምዕ ነው አደል እንዲ ውስታት መጠጥ ያለበት ከሆነ ማለት አክዋብን ያው ከኩባያ ማለት ነው። አክዋብ ሲባል ብዙ ጊዜ ያው በኸምር እዚህ ከቁርአን ብዙ ጊዜ እንደዛ እንትን ያው ጥሬ ቃሉ እንደዛ ኩባያ ቢሆንም ያው ከሚል ነው። ጀዛከላሁ ኸይረን ኡስታዝ። ወፊሃ በጀነት ውስጥ ደግሞ ማተሽተሂል አንፉሱ ነፍሶ ወፊሃ በጀነት ውስጥ አለ ማተሽተሂል አንፉሱ ነፍሶች ሁሉ የሚፈልጉት ነገር አለ። ወተለዙል አዕዩን አይኖችን የሚረኩበት ነገር አለ። ወአንቱም እናንተ ፊሃ በጀነት ውስጥ ኻሊዱን ዘላለማዊ ናችሁ እንወጣለን ብላችሁ አሰቡም ማለት ነው። ወትልከል ጀነቱ እቺ ጀነት አለቲ ያቺ ኡሪስቱሙሃ የወረሷችኋት፣ ቢማ ኩንቱም ተአመሉን በምሰሩ ስራ የወረሷቻት ናት። እናንተ በጎ ስራ አላህን በመታዘዝ እሱ ደግሞ በረህመቱ የለገሳችሁ ጀነት ናት። ለእናንተ ፊሃ በጀነት ውስጥ ፋኪሀቱን ፍራፍሬዎች እሸቶች አላችሁ፣ ከፊረቱን ብዙ የሆኑ ሚናሃ ከፍራፍሬዎቹ ከእሸቶቹ ተአኩሉን የምትበሉ የሆነ። ወላሁ አለም። ጀዛኩሙላሁ ኸይረን።